قال ربي أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال ربي اجعل لي آية قال آيتك ألا تكلم الناس ثلاث ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا قال نبينا زكريا منالو نبي الله سبحانه وتعالى دعا الشون انجا تكبرنا لجين بكر بن جن ستاة شو قم يارجا ستبت بزيه يمن سيمتاو بتام زجيت ونبرا عند جنا قراء جبات شونا ونت المسلاة شغلو إيا شو استجبو جيتا ايه هو يالو ربي أنا يكون لي غلام اون لجي ستاة لهم مسترو بزيدن ايه اندى سلوان اولان يلجين ورن يمي جباوان وكانت امرأتي عاقرا قال لي دي درك على المكان منهم يا مولدي عينت سميت للبات هنا نبر عند جنا بالدار اللي مر جنا بتمر وباتا وقد بلغت من الكبر اتيا بني بكل دغما تنش اندال اجاتكم انهم دغما كسبا بات ملكو بتام يبات هنا رجنا وسط جبتالو سونت يولو دراركو ارجسي افجسي يالقلي سويه اون عند جنا بمشي ساعات تولد اللهجو بلا متنغرك እንዴት ሆኖ ነው ለመሆኑ ሊወለድ የሚችለው የሚያቂያ አነሱ ማለት ነው እና መጀመሪያውን ሲኒ ይያወቁት አይደለም እንደለመኑ አሁን እንደገና መልስ ያገኙ ምን አይነት ያቂ ነው ያሰኝ ይችላል ያባባል መጀመሪያ እንግዲህ ታጨው ከተወሰነ ጊዜ ድረስ ዱዓት ያረጉ ነበር በጣም የዘገየ ሲሄድ አይ ካሁን በኋላ እንግዲህ ብንወልድም ምንም ዋጋ የለውኛው ለማሰደድም ምን ይችላል ይመስለንም ብለው ተፋቸው በጣም በደከመበት ሰዓት አምሽቶ ነው የመጣው ማለት ነው ዱዓት እናረጉበት ሰዓት ሊሰፋቸው በለመለመበት ሰዓት ሁሉ አልፋልፊም ብሎ መልስ ያገኝ በመጨረሻ ግን ዋድርገው ረስተውት እንግዲህ በቃ ቀርቷል ብለው በጣም ተቆዩ በኋላ መልሱ ሲመጣ ጊዜ እንደገና ግራ መሰላቸው ከዛሬ ያልሆነውን አሁንማ ሁሉም ነገር ታበቃ በኋላ እንደገና ትወልዳላችሁ ያውም ስሙ ያህያ የሚባል ምትለን ምን አይነት መውለድ ነው የምንወልደው ከዚህ ሴትዮ ነው ወይስ ደግሞ ከሌላ እኔስ ብሆን ደግሞ ያው እርጅናው በጣም ጠንቶብኝ ሰውነት የሁሉ ደራርቋል እንዴት አይነት ልጅ ነው ለኛ ሊኖረን የሚችለው በማለት መልሰው ጠየቁት ነው ማለት የይዝል የምናለ ቃል ከዛሊክ ነገሩ እንደዚህ እንዳልኩ ነው እኔ ታልኩኝ የሚቸግር ስለሌለ ያው ሴትዮዋም ወልዳ ባታቅም አሁን ብታረጅም ብታፈጅም አንተም በልጅናው በጣም ገፍተ ሰውነት ሊደራርቅም የፈለገ ይሁን ያው ትወልዳላችሁ ብያለሁኝ ብያለሁ በማለት አረጋገጠላቸው ታላ ረቡከ እና መላእክቱ ነው እንግዲህ የሚያነገረው ታላ ተልኮ መጥቶ የታ በምንም አይነት ያው አስማቦቹ ሁሉ ታውን ቀደም ታይቶ በማያውቁ ሁኔታ ቢሆኑ ተወልዳላችሁ ብሎ አረጋግጦላችኋል አላቸው ተልፎ የመጣው መላእክት ሆአ አለየ ሀይዝንም ጌታችሁ እናንተን አይነት ሰው ልጅ እንድትወልዱ ማድረጉ በእኔ ዘንዳ በጣም ቀላል ነው ለእናንተ ግን በተለምዶ በባህሉ በዚህ እድሜ ደረጃ ያሉ ባልና ሚስቶች መውለዳቸው እንቆቅልሽ መስሎ ቢታይም ለእኔ በጣም ቀላሌ ነው ብሏችኋል አለ وقد خلقتك من قبل ولم تك شيئا فهم قدمهم عن تنراسهم منهم تاتنور اني بفضلكت بوتانا هنيتا اندى فترك كله اني او تفتر يالكت انا تاباتك يارجي يافجم ديوانو اني اسكالكي درس يالنبرا ما امتعتاك اللوهينا انتن تالنبرك بات اندامتاو كله لجيهن امدقمو فجهوني بفضلكت بوتانا هنيتا امتعو اندهوين دلو عجل لمعلت ملايكاو تجاكمو عرقاكت اللاكتو የዚህ መወለዱ ሲያረጋግጡ አሁንም እንደገና ተፋቸው ለመለመና ችኮላ ደሞ ውስጥ ሊገቡ ነው ማለት ነው በጣም እድሜያቸው ጋራ እስክሊም እንደሚያይዘዋልና ነገ ዛሬ ሞት ይያሉ የሚጠብቅ ሰውዬ አሁን ልጅ ወለድልሃል በሚባሉ ጊዜ እነት ይሄ ልጅ ተወልዶ እንደሚባለው ባይኛይቸው እኔም ይሄ ልጅ አጣጥብልኝ እንደው እድርት ወለድ ደረጃ ብለው ጓጉና ባንድ ቀን እንደው ይወለድ ይነስል ለልጁ አመጣጥ ጉጉት አደረባቸው من قالوا قال رب جعل لآية من قدعوس يهليجي انجم التلو يمي تنسلنا يمي ولر لموهونو ملك تعدر كلين يعني مالت يتوش بطلم دون قدي بميارك زوجيه يورا باتشو يقوارتان يا بمي قوارت بزوجيه جالي تارك زالي تلو يستاوكا بزا ينك لستاوكا يشل يشتيا تيجو يا رجي تافجيش ناتي زيتنا من ارمي الله تارو جي دموها كررس انت عربا مدار فاتا አሁን ደግሞ መከራቱ አይታወቅ በምን ነው ታዲያ ልጅ መስነስ የምናውቀው በማለት ጥያቄ አቀረበ ይሄ ግዜ ሁሉም ነገር ማጅዛ ስለሆነ በተገላቢጦች በሳቸው በኩል ምልክቱ እንዲከሰት ያደረገው ምን አለ قال آيتك ألا تكلم الناس ثلاث ليال سويا አሁን እንዳልከው በእናቲቱ በኩል ለማርገዟ ምልክት ማሳየት በተለመደው መሰረት አይኖርም። ግን በአንተ በኩል ነው የሚመጣው ምልክቱ አላቸው። ስምንድነው ልጁ ተጠነጥሮ ታደረበት ሰዓት ወይም ከዛች ሌሊት ጀምሮ አንተ ለተከታታይ ሶስት ቀናቶች ሙሉ ጤናማ ሆነህ ጠውነት ሳይታወቅ መናገር ያቅታል፣ አንደበት ይዘጋል። የዛ ጊዜ ልጁ መወለዱን በዚህ ይረጋገጥልህ አላቸው ማለት ነው። እና ልጅ ሲጠነስ በእናቱ በኩል ነበረ ምልክት የሚያሳየው። አሁን ግን ሙዕጂዛ ስለሆነ በእሳቸው በኩል የመረገዙ ምልክት እንደሚዘልቅ ድንገት ሳይታመሙ ምን ሳይሉ ታምሜ ደክሜ ያው ነው የተዘጋሁት ብለው እንዳይደነግጡ ሰው እያላቸው ሙሉ ጤናማ ሆነ ምንም ችግር ሳይኖርበት እንዳው ብቻ ድንገት ለሊቱን ወደ እናቱ ማህፀን ተሸጋግሮ ባደረበት ለሊት ጠዋት ተነስተ ለኢባዳ ወደ ህጎቹ በምትመጣ ጊዜ አንደበት በሙሉ ይዘጋል፣ ማናገር አትችልም። የዛ ጊዜ ልጅ የተጠነሰ መሆኑን በዚህ ወቀው አላቸው። ፈኸረጀ አላ ቀውሚሂ ሚነል ሚሕራብ፣ እና ከዕለታት አንድ ቀን እንደተለመደው ጠዋት ማልዳ ያው ኢባዳ ሶላት ለማስፈጀድ ከዛ ከሚኖሩባት ቦታ ልዩ ቦታ ከልዋ ነበረቻቸው። ከዛ ወጡና ወደ ማስፈጀጃው ቦታ መጡ ነው የሚለው። ወይም መቅደስ አለ፣ ያው ቤተ መቅደስ አካባቢ ነው የሚኖሩት። ለዛ ለኢማሙ የተለየ ቦታ አለ እንደ ጓዳው ነው። ከዛ ወጡና ወደ መድረኩ መጡ፣ ወደ ምኩራቡ አካባቢ ማለት ነው። እና ልናገር ቢፈልጉ ያን የሚናገሩትን አመራር ለመስጠት አልወጣላቸው አለ፣ ተዘጉ። ይህ ጊዜ ገባቸው የተባለው ነገር እንደደረሰና ፈአውሃ ኢለይህም አንሰቢሑ ቡክረተ ወዓሽያ፣ ተሰብስበው ለነበሩት ተከታዮቻቸው እኔ እንግዲህ ድምጤ ተይዟልና አመራር ልሰጥ አልቻልኩም፣ ያው በጧትና በማታ በተለመደው ሰዓት ያንን የተለመደውን ዒባዳ ተስቢሃችሁን አዝካራችሁን ያለማቋረጥ ቀጥሉ፣ እኔ ለተወሰኑ ቀናቶች እናንተ ጋር ላልገኝ እችላለሁ ብለው በጥቅሻ እንዲህ በእጃቸው አመለከቱና ትእዛዝ አስተላለፉ ነው የሚለው። يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالده ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا. إنه قد يا بجد ملك لجوتة النساء إن ترجزت هوك أنها ترجزت يعني تولد مالتنا አንድ ታሪክ እንግዲህ አላህ በሚያቀርብ ጊዜ አንኳር አንኳር ዋና ዋና ወይንቷን ነው የሚያስቀምጠው እንጂ ዝርዝር እና ጥቅቅን ነገሮች ውስጥ አይገባም። እና ልጁ በዚህ መልክ ተረገዘና ወዳውኑ ፋጥሎ እያደገ መጣ። በእናቱ ሆድ ውስጥ መወለጃው ደረሰም በሰላም ተወለደ። ከተወለደም በኋላ በጣም ፈጥኖና ቀልጥፎ አደገ። የሽማግሌና ያረጁት ሰውሳታም ነበረ የሚሆነው እና አያድግም ነበር በቀላሉ። እነዚህ ግን አላህ ስብሓነሁ ወተዓላ በሙዕጂዛ የሰጣቸው ስለሆነ በእድሜያቸው በጤንነት እያሉ ቁም ነገር ደርሶላቸው እና እነሱን ተክቷቸው ማለታቸውን ማረጋገጥ ስለነበረባቸው ወዳውኑ ፋጥሎ አደገላቸው እና ለንቡዋም ደረሰ በህይወት እያሉ ማለት ነው። ያ የህያ ፍጅል ኪታብ ቢቁዋ በማለት አላህ ልጅየውን አዘዘው ማለት ነው። እና አንተ ልጅ እንግዲህ ከአባትህ ኪታቡን ተረከብና በንቃትና በትጋት አመራሩን ቀጥል በማለት አላህ ስልጣን ሰጣቸው። አባትየው ዘከርያ እያሉ ያው ተውራትን ነበረ እንግዲህ የሚመሩበት እሳቸው አባታቸው ያን የሃይማኖት መመሪያ ኪታብ ተቀብለው ህዝባቸውን እንዲመሩ ታዘዙ ማለት ነው። ወአጤናው ልሑክመ ሰብያ፣ እና እውቀትንና ጥበብን በህፃንነትን የክልል እያለም ሰጠ ነው የልጃዋቸው ሆነ ማለት ነው። እንደ ሌሎቹ ነቢዮች በጣም እስከሚበስል ድረስ አልቆይም። ምክንያቱም የአባቱን ደስታ ለማፋጠን ገና ልጅ እያሉ የልጃዋቂ ነበሩ ይባላል። ህፃን ሆነው ቀየ ለቀየ ጓደኞቻቸው ጋር ሲወጡ ናምጫዋ ሲሏቸው ነበር ህፃኖቹ። የዛ ጊዜ እኔ ለመጫወት አይደለም የተፈጠርኩት ለቁም ነገር ነው ይሉ ነበር። ወዳውኑ እንግዲህ አእምሯቸውም አካላቸውም በጣም ፈጥኖ አደገና ወዳው ከአባታቸው ኪታቡን ተረክበው ህዝቡን መምራት ጀመሩ ማለት ነው። ወአጤናሁ ልሑክመ ሰብያ፣ እና ይህንን እውቀትንና ጥበብን ገና በልጅነት እድሜው እያለ ሰጠ ነው። የልጅ አዋቂ በመሆን በልጅነቱ ጀምሮ አባቱን እየተካ ወዳውኑ አመራር መስጠት ጀመረና ቻለ ማለት ነው። ወሐናነ ሚን ለዱና፣ እና ከኛ የሆነ ርኅራኄን ሰጠ ነው ማለት የመካንና የአሮጂት ልጅ ብዙ ጊዜ ድርየ ነው የሚሆነው ይባላል። ያው በመጨረሻ በብርቅ በእንክብካቤ ስለሚያሳድጉት ክስ ሳይሉ ኋላ እንዲሁ ዝም ብሎ ክስ አትበሉኝ የሚል ነው የሚሆን። ይሄ ግን ከዚያ የተለየ ሆነ። ልጁ በጣም የተባረከ ለወላጆች ሩሩና አዛኝ ነበረ ማለት ነው። ከኛ የሆነ ርኅራኄ ሰጠ ነው አለና፣ ወዘካተን ንጽህናንም እንደዛው በዛሂሩም በባጢንም እንደው መጥፎ ወይም አሳፋሪ ነገር አይሰራም አይናገርም። በጣም ቁጥብና ጥንቁቅ ነበረ ማለት ነው። ወይም በዛሄር ቁሻሻ እንደ ህፃን አቧራ ጭቃ ምን ለንጽህናውን የሚነካ ነገር አይደርስበትም። በጸባይም ደረጃ ደግሞ እንደ አንድ የሚያስነውርና የሚያስፈች ነገር አይታይም። በንግግሩም በተግባሩ ሁሉ ነገር ጨዋ ነበረ ማለት ነው። ወካነ ተቅያ፣ ከዛም በላይ ደግሞ አላህን በእጅጉ የሚፈራና ፍቃዱን የሚያከብር በጣም የተሟላ ብርቅዬ ልጅ ሆነላቸው ነው የሚለው። እና እንደሚባለው ነቢይ ብዙ ጊዜ የሚላከው እድሜው 40 ዓመት አካባቢ ሲደርስ ነው፣ አእምሮ ሲመስል ማለት ነው። ይህ ሰውዬ ግን ያው ወላጆቻቸው በጉጉት የሚጠብቃቸው በመሆናቸው እድሜያቸው በሰውይነት እያሉ ነው ነቢይነትን የተሰጡት፣ ደስታቸውን ለወላጆቻቸው ለማብሰር ይባላል። ወበረም ቢዋሊደይህ፣ ለወላጆቹ ደግሞ በጣም ቅን አገልጋይና ትሁት ነበረ። የመሀል ልጅ ያው እንግዲህ የባለጌና ቀብራራ ነበረ የሚሆነው፣ እሱ ግን ለወላጆቹ በጣም እንጀራ ምቹ ነበረ ማለት ነው። እና አባዬ እማዬ ምን ላድርግላችሁ እኔ ያስፈልጋችኋል እያለ በራሴ በግርጌ ዱብ ዱብ እያለ ይኸድማቸውና ያገለግላቸው ነበር። ወለም የኩን ጀባረን አስያ፣ እንደ ማንኛውም የመካል ልጅ እንደ አምባገነን ጨካኝ ወይም ልግመኛና ትሊተኛ አልነበረም ነው የሚለው። ወሰላሙን አለይ፣ እና በዚህ በተባረከ የህያ በተባለው ልጅ የአላህ ሰላም ይሁንለት በማለት እኛም መረቅ ነው። የው መውሊዴ በተወለደበት ዕለት አላህ ስብሓነ ወተዓላ ሰላም ለት ይሁንለት በማለት ይባርኮታል ማለት ነው። ወየውመ የሙት፣ በሚሞትበትም ዕለት የአላህ ሰላም እሱ ጋር እንዲሆን ተነገረ። ወየውመ ዩባዕቱ ሀያ፣ የውመል ቂያማም ደግሞ ከመቃብሩ ህያው ሆኖ በሚነሳበት ወቅት የአላህ ሰላም ከእሱ ጋር ይቆራኝ ብለን የመረቅ ነውና የባረክ ነው ነበረ ይላል። የዚህም እንግዲህ ውጤት ወጃአልሁ ረቢ ረቢያ ብለው ነበርና ገና መጀመሪያውኑ ልክ አባቱ እንደተመኘለት በእኛ ዘንዳ በጣም የተወደደና የተከበረ ልጅ ሆነና በሶስት በጣም ፈታኝ በሆኑ ከሌላዎች የአላህ ሰላምና ረራህ እሱ ጋር እንዲሆን አቆራኘ ነው። በተወለደበት ጊዜ ሰላም እሱ ጋር እንዲሆን፣ ሲሞትም እንደዚያው ሰላም ከሱ ጋር፣ ሲነሳም ሰላም ከሱ ጋር በማለት ልዩ በሆነ መልኩ በእኛ ሰላም የታጀበና የተከበበ ሙባረክ ልጅ አድርገን ሰጠናቸው ይላል። وذكرت الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا واذكر في الكتاب مريم عندهم بجي بقرآن هست يا مريم العذراء يدي جلوى مريم من تاريك أو ثلاثي إلى الله سبحانه وتعالى نبت ثبوتنا الشو تاريكا الشو إياها ذكريانا الشو ياساد جواتي مريم يمتباله اللي جمالتنا እና የባለቤታቸው የህት ልጅ ነው። እነዚህን ሰዎች በተሰቦች የማንሳታችን ካልቀረ እዚህ ጋር በማያያዝ የመርየሙ ለአዝራአንም ታሪክ አንሳው ይላል አላህ ስብሓነሁ ወተዓላ። እዲን ተፈተት ሚን አሊሃ መካነን ሸርቅያ፣ ከቤተሰቦቿ ወይም ከስራ ጓዶቿ ወደ ምስራቃዊ ክፍል ፈቀቅ ፈንጠር ብላ በምትገኝበት ወቅት የነበረውን ሁኔታዋን አውሳና ንገራቸው ይላል። ማለት ምንድነው እንግዲህ በሌላው አያት እንደተነገረው የኢምራን ልጅ ናት መርየም። ኢምራን ማለት ትልቅ ሃይማኖት መሪ ነበሩ በእስራኤል ውስጥ ይባላል። ቤተል መቅዲስ ነበር የሚኖሩት። የቤተል መቅዲስ አስተዳዳሪ ነበሩ። ብዙ ሰራተኞች ነበሩ የመስጂዱ። እሳቸው እንደ ሊቀመንበር ሆነው የሚመሩ ነበሩ። በዛ ወቅት ነብዩላህ ዘከርያም ነበሩ። ኋላ ይህም ሰውዬ እንደዚሁ መካን ነበሩ ይባላል። እድሜያቸው በጣም ገፍቶ ሳይወለድላቸው እንዳው ልጅ መቼ ነው የሚወለድልኝ ያሉ በጉጉት እያሉ ብዙ ስለትና ዱዓ ካደረጉ በኋላ በመጨረሻ ተረግዘችላቸው መርየም። ተረግዛ እያለ ገና ሳትወለድ አባትየው ኢምራን ሞቱ። በሚሞቱ ጊዜ ልጅቷ ኋላ ስትወለድ እናቷ የተወለደችልኝ እንደሆነ ለቤተል መቅዲስ አገልጋይ አደርጋታለሁ ብላ ተነዝራ ስለነበረ በዛ መሰረት ለዛ ለሰራተኞቹ የእናንተ ስራ ረዳት ትሆናለህ ብዬ ፈስሌ ነው አላህ የሰጠኝና እንኩ ይችን ልጅ አሳድጉ በማለት ወዚያ አስረክበኝ ገና በልጅነቷ። ይህ ጊዜ ያለቃቸው ልጅ ስለነበረ ሰራተኞቹ በጣም ወዷቸው ነበር። ሰውየውን ሳሌህ ሰው ነበሩ ይባል። የእሱን ልጅ እንኳን ለእኛ ረዳት አድርገሽልን ባይሆንስ እሱ ሙቶ እኛ በህይወት እያለን እኛንን እንጂ ማሳደግ ያለብን በማለት በጉጉትና በደስታ ተቀበሏል። ከመውደዳቸው ብዛት የተነሳ እኔ አሳድግ እኔ አሳድግ በማለት ተጣሉባት። ያው አሊ ዒምራን ላይ በሰፊው ታሪኩን ይዘረዝረዋል። በሚጣሉባት ጊዜ በመጨረሻ ፍጥጫ ተፈጠረ። በጣም ተጣሉ። ምን ይሻለናል ሲሉ እጣ እንጣጣል ያው እጣ ለሰጠው ይስጠው በማለት እጣ ተጣጣሩባት። ዘከርያም ከነዛው መካከል ይገኙ ስለነበረ እሳቸውም አብረው ተሳተፉ በጣው አሸነፉታቸው ታውለታቸው ወጣላቸውና እንዳጋጣሚ ደግሞ የታቸው ባለቤት የልጅቷ የእናቷ እህት ስለነበረ ያክስ ነበረና እዛ አክስቷ ቤት ገባይ ማለት ነው። ግን እሳቸው በጣም ልዩ ልጅ አድርገው ማሳደግ ስለፈለጉ ዘከርያ ቤት አልወሰዷትም፣ ሴቶች ጋር አልቀላቀሉም። እዛ ቤተል መቅዲስ ምኩራብ ነበረ፣ ልዩ ቦታ መቅደስ። እዛ ቁልፍ አለ፣ አንዲት ክፍል አዘጋጅና እዛ ታስቀምጠው ምግቧን እያቀረቡ እያንከባከቡ ማሳደግ ጀመሩ ይባላል። እና እዛም እንግዲህ ገና በልጅነቷ አላህ ስብሓነ ወተዓላ ልዩ ልዩ የሆነ ተአምር ያሳያቸው ገባ። ማንም ጋር ሳትገናኝ ቤቱን ቆልፈውት ይሄዳሉ። ሲመጡ በሀገር ታይቶ የማይታወቅ የአትክልትና የፍራፍሬ የምግብ አይነት ተከማችቶ ያገኛል። ምንድን ነው? ሌላ ሰው አይገባ፣ ቁልፉ በእኔ እጅ ነው። ከየት ነው ይሄ ምግብ የሚመጣው? ምግቡ ደግሞ በሀገር የሌለ ነገር ነው። በክረምት ሰዓት በበጋ የሚገኝ አትክልት፣ በበጋ ሰዓት በክረምት የሚገኝ አትክልት አይነት ነበር የሚመጣላት ይባላል። እና አና ለጃሃዳ በማለት ጠየቋት። አንድ ቀን ይሄ ምግብ ከየት ነው የሚመጣልሽ? ሲገርማቸው ጊዜ ገና እሷ ለመናገር አልደረሰች። ትምህርት ብልኛ ይሄ ነገር አለበትና በጠይቃት መልሱን ትነግረኝ ይሆናል በማለት አሰቡና ነብይ ስለሆኑ ይሄ ምግብ ከየት መጣ ብለው ቢጠይቋት ቃለት ሚን ዒንዲላ ኢንላላህ ይርዝቁ መን የሻ ቢገይሪ ሒሳብ ከጌታዬ በኩል ነው የመጣልኝ፣ አላህ የፈለገውን ሰው ያለ ስፍር ያለ ቁጥር ይመግበዋልና በማለት መልስ ሰጠቻቸው። የዚህ ጊዜ እሳቸው እንግዲህ እውነትም ይቺ ልጅ እንኳን በእሷ አቅም እኮ ተውሂድ አስተማረችኝ አሉ። ሞራላቸው ታደሰ። ልጅ እንግዲህ ለመውለድ ብዙ ሲመኙ ቆይተው አሁን እድሜያቸው እየገፋ ሲሄድ እንግዲህ ካሁን በኋላ እንኳ ይሳካ ይመስለኝም እያሉ ረገብ ብለው የነበሩትን ይቺ ልጅ አላህ ስብሓነሁ ወተዓላ በዚህም በመጨረሻ ጊዜ አስወልደው እንደገና ደግሞ ገና በእርጥብነቷ እያለች የዋንተ ሀዲያ የምትልክላት በተዘጋ ቤት ውስጥ ከሆንክ አንተ ያልከው ሁሉ ቀላል ነውና እንግዲያው ስለኔም ልጅ ጠይቅ ተስፋ አልቆርጥም በማለት እንደገና ታደሰባቸው እና ታሪካቸው ተደጋጋፊ ነው ማለት ነው። የእሷን ሁኔታ ሲያዩ ነው እሳቸውም እንደገና ዱዓቸውን ያጠናከሩ። እሷ ታዲያ ነቢዩ ዒሳን በምትወልድበት ጊዜ እሳቸውም ያህያን ወለዱ። ያህያና ዒሳ በጣም ተቀራራቢ ናቸው፣ በእድሜ የበተሰብ የአክስትና የአክስት ልጆችም ናቸው ማለት ነው። አንድ ከተማ አብረው አድገው አንድ አካባቢ በአንድ ወቅት ነው የአላህ ነቢይ የሚያደረጋቸው። እና ታሪካቸውንም ሲያወሳ በየቦታው ሁለቱን እያደጋገፈ ነው የሚያመጣቸው ማለት ነው። እና አሁንም መርየምን በዚህ በቁርአን ውስጥ ታሪኳን አውሳላት ይላል። ኢዘን ተበደት ሚን አሊያ ኢዚን ተበደት ሚን አሊያ ከቤተሰቦቿ ተፈንጥራና ተለይታ ስትሄድ መካነን ሸርቅያ ወደ ምስራቃዊው ክፍል ይላል። እና እዛ እንግዲህ ለስራ ደርሳ አገልግሎት መስጠት ስትጀምር በቤተል መቅዲስ አጅነቢይ ጋር ላለመቀላቀል በአንድ አካባቢ እሷ የምታጸዳውና የምትንከባከበውን ክፍል ከለሉና ወንዶች ከዚህ ወዲያ እንዳታልፉ ይሄ ለአንቺ ነው አንቺ ተቆጣጠሪ ብለው ሰጥቷል። በዛ እንግዲህ በተከለለው ቦታዋ ላይ ስራዋን በመቀጠል ላይ እያለች ያልጠበቀችው ነገር ሊመጣ ነው ማለት ነው። ፈተኸዘት ሚን ዱኒሂም ሒጃበን ከስራ ጓዶቿ የሚነቅላትና የሚከልላት መጋረጃ አስቀምጣ ነበረ እነሱ ጋር ላለመቀላቀል በጣም ሷሊሃና ተቅያ በመሆኗ ማለት ነው። በዛ ወቅት ላይ እያለይ ፈአርሰልና ኢለይሃ ሩሐና ሩሐን የእኛን ባለሟል ወደ እሷ ላክንላት ይላል። ጅብሪል ያው ሩሑል ቁድስ ይለዋል የተቀደሰ መንፈስ ማለት። ጅብሪልን ሂድና ይህች ልጅ አነጋግራት፣ በምታነጋግራት ጊዜ ያው አንድ ነገር እንዲፈጠር አደርጋለሁኝ በማለት ላከው። ጅብሪል መጣና ልክ ወጣት ጎረምሳ በጣም ደስ የሚል ትኩረትን የሚስብ ስሜትን የሚነካ አድርጎ ላከላት ይባላል። ሄደና በዛ በስራ ክልሏ ማንም ድር በማይልበት ቦታ ብቻዋን እያለች ከየት እንደመጣ ታጣቀው በፊቷ ገጭ አለና ቆመ አናገራት። ፈተመተለ ለሃ በሸረን ሰውያ እና በጣምም ህፃን ሳይሆን ወይም ደግሞ የገፋ ጎልማሳ ሳይሆን እንደው ለግላጋና በጣም ቅንቦ የሆነ ወጣት ደስ የሚል ሆኖ በፊቷ ድንገት ብቅ በሚል ጊዜ ልቧ በድንጋጤ የተነካ ማለት ነው። እና እሷ ግን በጣም ኢማን ያላት ጠቅያ ከመሆኗ የተነሳ እንዲሁ የመንዘረ ጎረምሳ ሊገፍራ ይፈልጎ ነው ብላ ደነገጠች። ቃለት ኢኒ አዑዙ ቢረህማን ሚንከ ኢንኩንተ ተቅያ እና አንተ ሰውዬ አላህን የምትፈራ ከሆነ በረህማኑ ጌታዬ እጠበቃለሁና አከላከላለሁ እንዳትደርስብኝ ተቅበል። ምን ማድረግ ነው? እዚህ አካባቢ ማን ፈቅዶልህ ነው የመጣኸው? አላህን ትፈራ እንደሆነ ዞር በል እባክህ በማለት ተማጸነችው ማለት ነው። እና ይህ አንደኛው ትርጉም ሲሆን፣ በሌላ በኩል ደግሞ በከተማ ውስጥ አንድ ተቅይ የሚባል ሸርሙጣ ሰውዬ ነበር ይባላል። ቆንጆ ጌታይቶ የማይለቅ እየተባለ የሚነገርለት ስሙ ተቃራኒ ነው። ስሙ ተቅይ ነው፣ ግን እሱ ሸቅይ ነው ማለት ነው። ያን ሰውዬ ትሰማ ነበረ። አንድ ተቅይ የሚባል ሰው እያለ ቆንጆ ልጅ አይቶ አይለቅምና እሱ እንዲያይሽ እያሉ ይነግሯት ነበረ። ያ የሚነገርልህ ሰውዬ እንደሆንክ ምናልባት እባክህ ዞር በልኔ እጮሃለሁኝ ሰው አፊዛሃለሁ ምናምን ብላ ማስፈራራት ጀመረች ማለት ነው። በፊተኛው አላህን የምትፈራ ከሆንክ ልጅ አካባቢ መምጣት የለብህም ዞር በል አጅነብይ ነኝ አለችው ማለት ነው። በሁለተኛው ግን እንደውም ያ ተቅይ እየተባልክ የምትጠራው መጥፎ ሰውዬ ሳትሆን አልቀረህምና አንተ ሰውዬ እባክህ በአላህ ይሁን ብዞር በልያለች ስማጸነውና ታወግዘው ገባ ማለት ነው። ግን እሱ እንደተጠበቀው አይደለም። قال انما انا رسول ربك አንቺ የምትፈሪውና ወይም በብልግና የምደፍርሽ አይነት ሁኛ አይደለም የመጣው እኔ ባይገርምሽ ከጌታሽ በኩል የተላኩኝ መልእክተኛ ነኝ አለ። ለምንድነው የተላኩት? ሊአበለኪ ሁላመን ዘክያ ንጹህ የሆነ ልጅ እንዲሰጥሽ አላህ Subhanahu Wa Ta'ala ይሄ ነገራትና አስራት ብሎ ልቆይ ነው እንጂ አንቺ እንደምትፈሪው አይደለም በማለት ራሱን ማስተዋወቅ ጀመረ። አሁንም ግን ነገሩ ግልጽ አይደለም። ማንኛውም መጥፎ ሰው ሲቀርብ መቼም ጥሩ መስሎ ነውና የሚቀርበው ከጌታሽ በኩል ነው የተልከ የመጣው ሲላት ጥሩ ነበር። ይሄ ግን ሊአበለች ወላ መንዘክያ ንጹህ ልጅ ሊሰጥሽ ስል ግዜ አንድ ጎረምሳ ልጅ ሊሰጥሽ ካለለት ምን ማለት ነው? ያው የፈራችው ነገር መጣ ማለት ነው። እና የፈራሁትም የለኩ የምን ልጅ ነው የምትሰጠኝ በማለት ኮስተር አለችበት ማለት ነው። ቃለት አና የኩኑ ሊ ጉላሙን እንዴት ለእኔ ልጅ ይሰጠኛል? እኔ ገና ልጃገረር ነኝ፣ ድንግሌ እንደተጠበቀ ነው ያለሁት። ከኔ ልጅ ይወለዳል ማለት ምን አይነት ቋንቋ ነው የምትናገረው አለች። ወለም የምሰስኒ በሸሩን ካሁን ቀደም በህጋዊ መንገድ ማንም ሰው ወይም ወንድ አልነካኝም፣ ባልም ሆነ እጮኛ አልነካኝ። ወለም አቁ በቅያ ወይም ደግሞ እንደ ሌሎቹ ልጆች እንደ መንደር ልጆች ባለጌም አይደለሁም። በሽርሙጥና መልክ እንደው ካላቱ ጋራ የምጋራና የምወልድም አይደለሁም። አንድ ሴት እንግዲህ የምትወልደው ወይም ከህግ ባሏ ወይም ከውጭ ከማንም ነው፣ ከሁለት አንዱ ነው። እኔ ግን ከሁለቱም ጋር ግንኙነት የለኝምና ከእኔ ወንድ ንጹህ ልጅ ይወለዳል እያልክ የምትናገረው ምን አይነት ቋንቋ ነው ለማለት የፈለግከው? በማለት ጥያቄዋ እንደገመች ማለት ነው። ይህ ጊዜ ቃለ ከዳሊክ ያ አሁን አንቺ በምታውቂውና በተለመደው መልኩ እውነት ነው ወይ ከባሉ ወይም ከውጭ ነው የሚወለደው፣ ግን አላህ ስብሓነ ወተዓላ የዚህን ዝርዝር ሁኔታ ባይነግረኝም ተወልዳለችና ሂድ ንገራት ብሎ ልኮኛል። ቃለ ረቡኪ ሆ አለየ ሀይን ጌታሽ አንቺ በማታጩና በማት ባለመርሽው መልኩ እንኳን ቢመጣም ነገሩ አንቺ ድንግልሽ እንዳለ ማንም ሳይነካሽ ማስወለድ በእኔ ዘንዳ በጣም ቀላል ነውና ተወልጃለሽ ብለህ ንገራት ብሎኛል። ይሄን እንግዲህ የማውቀው ነገር የለኝም፣ አላህ ግን እንደምትወልጂ አረጋግጦልሻል አላትና አጠናከረ ማለት ነው። ይሄንን የሚያደርገው አላህ Subhanahu Wa Ta'ala ለምንድነው? ወነጃለ ወአየተ ሊናስ አንደኛ እሱ ያው ያለው ነገር የማያዳግት መሆኑን ለማሳየት ሲሆን፣ ሁለተኛ ደግሞ ለሰው ልጆች ተአምር እንዲሆን ነው። አላህ ከፈለገ ያለ ባል ሴትን ብቻዋን አጸንሶ ማስወለድ ይችላል ብሎ የአላህን ሙዕጂዛ እንዲገመግሙ ለሰዎች ብሎ ነው። ወራህመተ ሚና እንደገና ከኛ የሆነ ርህራሄ ነው ማለት የልጅ ተወልዶ አድጎ እንደገና የአላህን ሪሳላ ተቀብሎ የሰው ልጆችን ከኩፍርና ከሽርክ ጨለማ የሚያወጣ ብሩህ ዕድል ያዘለ ልጅ መሆኑን ስላሰበበት ስለዚህ የማይቀር ጉዳይ ነው ብሎ ሻአል አለ። ወካነ አምረን መቅድያ ለማንኛውም አንቺ ያለባል ልጅ ጸንሰሽ መውለድሽ በአላህ ዘንዳ የተወሰነና ያለቀለት የማያከራክር ጉዳይ ነው በማለት ፈርጠም ብሎ ብስራቱን አረጋገጠ ማለት ነው። فحملته فانتبذت به مكانا قصيا فأجاء أهل مخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فنادى من تحتها ألا تحزني قد جعل ربك تحتك ثريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت فقولي إني نذرت للرحمن صوما فلن أكلم اليوم إنسيا إنا بزيهم قريبك على من اللسو يكتو يادو السايا ثوناتنا منهم يندي عينك يبلغنا سنية باين ورباتم يهي بسرات يمي نقرات ثوية بتعام قبزنا ويمي أقوى أقوان ببرنا نقرقرو سرعاتو أكبروتو جموي أقلالتو يماركات متا يزاقني ثوناتو أموك أيبالات በተቃወመውም እንኳ ሰው በተፈጠረው መቼም ደስ የሚል ነገር ተቃራኒ ጾታ በሚታይበት ጊዜ ልብ ይደነግጣል። እና የዛ ጊዜ ልቧ ሲነካ የራሷ ስሜት እንግዲህ የፍተተ ስጋዋን ወደ ማህፀኗ እንዲሸጋገር አደረገው ይባላል። የዚህ የመላእክቱ ንግግር ደግሞ የሚሰጠው መግለጫ ትንፋሹ እንደዚህ ፊትለፊት ተቀራርቦ ነውና ቃለ ምልልስ የሚያደርጉት ትንፋሹ በዚህ በጊዜዋ ገብቶ ወደ ሰውነቷ ሰርጦ ገባ ይባላል። ያ የመላእክቱ ትንፋሽ ወደ እሷ ሲተላለፍ የእሷ ደግሞ በገዛ ስሜቷ የፈታሿ ወደ ማህፀን ሲወርድ ተገናኘና ወደ አውኑ ልጅ ሁኖ ተጸነሰ ድንግሏ እንዳለ ማለት ነው። ፈአመለቱ እና አላህ በወሰነውና በተነገራትም መሰረት ልጅን ወደ አውኑ ጸነሰችው። ፈንተበተት ቢሂ መካነን ቀስያ ያርግዝናው እየገፋ መጣና ሲያስታውቅባት አፈረችና እቺ ጉደኛ ታማኝና በጣም ቅዱስ ናት እየተባለች የውና እንድኩና ዲቃላ ረገዘች ይባላልውኝ በማለት እንደ የሃይነት ጉዲ ከመአየት ወደ በራ ሄጀ ያውሬራት መሆን አለብኝ በማለት ስራዋን ትታ ወደ በራ ተፈታ ሄደች ማለት ነው። ያው ዛዝም ብላ ያጃጠማት ነገር ለመቀበል ከንተበተት ቢ መካነን ቀፊያ ከዛ ከበይተል መቅዲስ በጣም አይርቁ ወደ ራቀ በራሃማ ቦታ እንሷን ተሸክማ ተደብቃ ኩብልላ ሄደች ማለት ነው። የነገሌ ልጅ እንደዚህ ኩና ዲቃላ ወለደች ተብሎ ስሟንና የቤተሰቦቿን ስም ላለማጥቆር ማለት ነው። እዛ ምንም መለለበት ባዶ ደረቅ በረሃ እንደደረሰች ፈአጃአል መኻዱ ኢላ ጅዝዒ ነኽላ ምጥ መጣና ሲያፋጥጣት ምንም የሚረዳትና የሚተባበራት በለለበት ቦታ ምጡ ሲከብዳት ጊዜ ወአንዲ ደረግ ግንድ ነበረ የተምር ግንድ ደርቆ እንደዚህ ቅርንጫፎቹ ተላይ እንትኑ ሁሉ ተወግዶ ግንዱ ብቻ እንዲተገትሮ ነበር። ከአይኗ በአካባቢ ስታማትር ጊዜ ከሱ በስተቀር ቆም ያለ ነገር አልተገኘም። እና ምናልባት እንግዲህ እሱን እጄ ተደግፌና በእጄ ሟጭቼ ለምጡ ጉልበት ቢሰጠኝ አለችና እሱን እንደ ዘመድ ይዛ ተጠጋችው ማለት ነው። ያንን የተምር ግንድ እንደዚህ ታቀፋ ማማጥ ጀመረ ተንበርክካ። በዛ በማማጥ ላይ እያለች እንግዲህ በጣም ነገሩ አሳፋሪ ስለሆነባት ሙስተቅበሏ ጨለመና ምን አለች? ቃለት ያለይተኒ ሚቱ ቀብለ ሀዛ አለች። እንዲህ አይነት ጉድና ውርደት በእኔ ላይ ከመድረሱና ከመፈጸሙ በፊት ምነው በልጅነት እድሜ ሙቼ ተገላግሌ ብሆን ትል ነበር ብቻዋል። ወኩንቱ ነፍየን መንስያ በለጋ እድሜ ብሞት ኑሮ የሁሉ ጉድ ከመምጣቱ በፊት እና እስከ ዛሬ የተረሳሁኝ የተተውኩኝ ብሆን ኑሮ ምንኛ ጥሩ ነበረ። እንደዛ ሁኜ ተከብሬ በኖርኩበት ቦታ እንደገና እንዲኩና ዲቃላ ወለደኝ ተብሎ የኔንም የቤተሰቦቼንም ታሪክና ስም ተማጉደፍ ቀደም ብዬ በልጅነት እድሜ የተቀጭጭና ሙቼ የተረስቼ ብቀር ኑሮ ምንኛ እድለኛ በሆንኩ ነበር እያለች ታዝንና ታለቅስ ነበረ ይላል። ያው አላህ ብቻ ነው በዛ ጊዜ ታዛቢው የምትለውን ነገር ራሱ ነው እንግዲህ በቁርአን ተሳርቦ ያመጣላት። በዚህ ሁኔታ ላይ እያለች ተናዳ አሚን ታህቲሃ ከእሷ ዝቅ ባለ ቦታ ከወደ ስሯ የሆነ ድምፅ አሰማል። አሁንም መላይካው መጣ ማለት ነው። እሷ እንግዲህ አለቀልኝ እዚህ ባዶ በረሃ ወልጄ ያው አጋንንት ይለፈኛል ምጫት ነኝ በደኔ ላይ ያው መቼም መሞት አይቀርም አስከረኔ ሲፈለግ ይህን ልጅ ጋራ መሞት የገኛለሁኝ እንዲህ ኩና ተበላሽታ ሞተች እኮ እየተባልኩኝ ሁልጊዜ እየተወገዝኩና እየተረገምኩ መኖሬ ነው በማለት በጣም ትብሰከሰካለች ማለት ነው። እና ይሄ ሞት ካልቀረ ቀደም ብሎ ቢመጣ ኑሮ ጥሩ እንደነበረ ትገልጻለች። ይሄ ሁኔታ ላይ እያለች ከወደ ስሯ ሰው የመሰለ ነገር ድምፅ አሰማት ማለት ነው። ምን ይላል? አላታዘኒ አይዞሽ አትዘኝ የሚል የሚያበረታታ ድምፅ ሰማች። እሷ ሸለቋማ ቦታ ነበረ። ከሸለቋ ወደታች ዝቅ ባለው ቦታ ከስሯ ይጮሃል እና መርየም መርየም ይላታል። ጆሮዋን ቀስ አድርጋ ስታዳምጥ አላታዘኒ አይዞሽ አትዘኝ የሚያሳዝን እኮ ጉዳይ አይደለም ይላታል። ከዲጃ አለ ረቡሽ ታህተኪ ሰርያ ምናልባት አሁን ማሰብ ያለብሽ እንግዲህ እዚህ ባዶ በረሃ ስትወልጅ መጫት ወዳውኑ ሲወልድ የሚበላው ነገር ያስፈልገዋል። አለበለዚያ ያ ሆዱ ባዶ በሚሆንበት ጊዜ የሚበላ የሚጠጣ ከሌለ ወዳውኑ ደም ያፈታል፣ ህይወታቸው አደጋ ላይ ይወርድ። ይሄ ከሆነ የሚያሳስብሽ አላህ ስብሓነሁ ወተዓላ ታህተኪ ሰርያ ከእግርሽ ስር ምንጭ ውሃ አፍልቆልሻል አላት። እና ያው መላይካው መጥቶ በእግሩ ወይም በክንፉ አሸዋውን እንዲነካ ነካ ሲያደርገው ወዳውኑ ምንጭ ውሃ መነጨላት ደረቅ የነበረው አሸዋማ ቦታ። እና ውሃ ጥም ያጠቃኛል ብለሽ ከሆነ ይኸው አላህ ስብሓነ ወተዓላ በጣም ጥሩ የሆነች ምንጭ ውሃ እዚህ አፍልቅላት ብሎ ልኮኛል እና ከዚህ ውሃ ጠጭ፣ ምንድን ነው ችግሩ? ያው ደምሽንም እጠቢ ምን አላት። እና እንደገና ደግሞ ምግቡ እንዳይጎድል ወሁዚ ኢለይሽ ይዝዒ ነኽላ ያንን ለማማት ተጠግታው የነበረውን የተምር ጉቶ እሱ ደርቋል ተጎማምዶ እንዲሁ ዝም ብሎ ጉርድ ሆኖ ነው ያለው። ይህንን ደግሞ የተደገፍሽውን የተምር ግን